ومن يقتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه وأعد له عذابا عظيما. يا أيها الذين آمنوا إذا ضربتم في سبيل الله فتبينوا ولا تقولوا لمن ألقى إليكم السلام لست مؤمنا تبتغون عرض الحياة الدنيا فعند الله مغانم كثيرة كذلك كنتم من قبل فمن الله عليكم فتبينوا إن الله كان بما تعملون خبيرا. ومن يبطل مؤمنا متعمدا فجزاؤه جهنم. عند أمان يهون سو ستاوك وهون بلو يقدر سو يزي مكتا ويمن داو جهنم اندم يهون ناولا خالدا فيها بجهنم كتاس السم لزلالم نوار النازو تاريسي هون. وغضب الله عليه الله بجكو تكتب بطال ولعنه كرحمة ما بارتال نارك موتال وعد له عذابا عظيما بطام يكبر يكبر يكتاتم الزقاية فلتال بمالت ذرب ربي هو نزاكشان يتكمت على الله سبحانه وتعالى. من قريه كدن سيل بعد لفو عنكز بسطت يكدلو سوية من عينات مكتان دم يكتلو اندات سوال نهولو አሁን ደግሞ ከተሎ በመጣው አንቀጽ አውቆና ሁን ብሎ የገደለ ሰው በአላህ ዘንዳ ምን ያህል የተጠላና የተቆነነ ለከባድ ቅጣት የተዘጋጀና የታሰበ መሆኑን ተገነዘብነ ማለት ነው። እና አላህ Subhanahu Wa Ta'ala ሙእሚንን ምን ያህል እንደሚያከብረውና እሱን ያላግባብ የገደለ ሰው ደግሞ የቱን ያህል እንደሚጣላው ግልጽ በሆነ መልኩ ነው ያስቀመጠው። ነቢያችን አለይሂ ሰላቱ ወሰላም ይሄን በማስመልከት እንኳን በቀጥታ የገደለው ሰው ይቅርና በተባባሪነት ግማሽ ቃላት እንኳን ያበረከተ ሰው ምን ያህል አላህ የሚጠራውና የሚቆጣበት መሆኑን ሲገልጹ من أعان على قتل مسلم مؤمن بشطر كلمة جاء يوم القيامة مكتوب بين عينيه آيس من رحمة الله ይላሉ። አንድ ሙእሚን የሆነን ሰው ለመግደል ግማሽ ቃል ያበረከተ ሰው ለምሳሌ በአረበኛው እንግዲህ ኡክቱል የሚለው ግደል የሚለውን ቃል ለመናገር ኡክ ብሎ ሁለቱም ፊደል እንኳን ከተናገረ የሰውየው መልቂያማ በሚመጣበት ጊዜ ከአላህ ረህማ ተስፋው የተሟጠጠበት ከንቱ የሚል ከአይኑና ከአይኑ መካከል ተመዝግቦበት ይነሳል ብለዋል ማለት ነው። በሌላው ሐዲስ ደግሞ ለዘዋሉ ዱንያ አህወኑ አለላህ ሚን ቀትል ረጁል ሙእሚን ማለትም ይህቺ ዱንያ በሙሉ መወገዷና መጥፋቷ አንድ ሙእሚን የሆነ ሰው ያላግባብ ከሚገደል በአላህ ዘንድ ቀላል ነው ብለዋል ይላ። እና እንግዲህ አንድ ሙእሚን የሆነ ሰው እንኳን በቀጥታ ወገኑን ሙእሚኑን መግደል ቀርቶ ለመግደል አንዲት ግማሽ ቃል እንኳን ማበርከት ምን ያህል እንደሚያስከ ምን ችግር እንደሚያስከትል ከተገነዘብ በጣም መጠንቀቅ ያስፈልጋል ማለት ነው። ሆኖም ግን የገደለ እንደሆነ ለሁሉም ነገር መፍትሄና መመሪያ አለውና እስልምና ያው በተሰጠው መመሪያ መሰረት ከፋራውን መክፈል ይኖርበታል በስተት ሲሆን አውቆ ከሆነ ደግሞ ያው አላህ Subhanahu Wa Ta'ala ድርብርብ የሆነ ዛቻ ሰንዝሮበታል። ያን ነገር ተስፋ ቆርጦ ዝም ማለት አይገባም ተውባ ለማድረግ መሞከር ያሻል ማለት ነው። እርግጥ አንዳንዶቹ ከዚህ ከድርብርብ ዛቻ በመነሳት ተውባው መቅበል አይሆንም ቢሉም ተውባ የማይሰርዘው ነገር የለም ሽርክንም ኩፍርንም ቢሆን አላህ Subhanahu Wa Ta'ala በተውባ ስለሚምር በዚህ መልኩ ያስጠነቀቀው ሰዎችን በቀላሉ እንዳይደፈሩ ለማስከበር ፈልጎ እንጂ በመረቱ በኩል ከአላህ ረህማና ምህረቱ የሚሰፋና የሚበልጥ ነገር የለም ማለት ነው። እዚህ ላይ አንድ መነሳቱ የማይቀር ጥያቄ አለ። አላህ Subhanahu Wa Ta'ala ከወንጀሉ ሁሉ አልምረውም ብሎ ቁርጥ ሐሳብ የወሰነበት ሽርክ ብቻ ነው። ኢነላህ ላ ይግፊሩ አን ይሽረከ ቢሂ ወይግፊሩ ማ ዱነ ዛሊከ ሊመን የሻ በሚለው አንቀጽ እንደተጠቀሰው እዚሁ ሱራ ላይ ማለት ነው። ታዲያ አሁን ሰው ሙእሚንን የገደለም ሰው እንደዛው እንደማይማር አድርጎ እንትን ሲል ከሽርክ በስተቀር ያለው አላህ ቢፈልግ የሚምረው ቢፈልግ ደግሞ የሚቀጣው መሆኑ ቀርቶ የምልክ እንደ ሽርክ እኛ መቀጣቱ የማይቀር ተነጭራሹም ደግሞ ከጀሃነም የማይወጣ መሆን አይደለም ያሳየው መባሉ የማይቀር ነው። ለዚህ ምላሽ ሁለት አይነት መልክ ይኖራል ማለት ነው። አንደኛ ሙእሚኑን ሰውዬ ብገለውም ምንም የለብኝም ብሎ በግዴለሽነት ሐራም መሆኑን ሳያምንበትና ሳይቀበል በማን አለብኝነት ገሎ ከሆነ ከእስልምና ስለሚወጣ በቀጥታ አያቱ እንደሚለው ያው ሙኸለድ ይሆናል ማለት ነው። ወጥሮውንም ሙሽሪክና ካፊር ያልሆነ ነው የተባለው ይሄ ሰውዬ ግን ካፊር ሆኗልና ምንም እንዳኛው አያት ጋር ሳይጋጭ አያቱ እንዳመለከተው ካሊድ ሙኸለድ ሆኖ ይገባል ማለት ነው። ግን ሰውዬው ሙስሊም መግደሉ ሐራም መሆኑንና በአላህ ዘንዳ በጅቡ የሚያስቆይ የሚያስቀይምና የሚያስቀጣ መሆኑን እያመነ ራሱን መቆጣጠር አቅቶት ብቻ ከሰራ ይህ እንግዲህ ሐራምነቱን እስካልካደ ድረስ አሁንም ተህተል መሽአ ነው። የአላህ ቢፈልግ ይቀጠዋል፣ ቢፈልግ ይምረዋል። ግን የወንጀሉ ክብደት አላህ በፍቃዱ ካልተወ በስተቀር ለዘላለም የሚያስቀጣ ነው ማለትን ይጠቁመናል ማለት ነው። يا ايها الذين امنوا اذا ضربتم في سبيل الله فتبينوا ان انت امان يهناچو ሰዎች ሆይ ይላል ፈአላህ መንገዲ ለዘመቻ በመንቀሳቀስበት ጊዜ ጥላቶቻችሁን ስታገኙ አረጋግጡ በመጥቶት ትርምጃ ጀርጀራዎች እንዲያጥሆኑና ጠጠት ላይ እንዲያጥወቁ አስቀድማችሁ አረጋግጡ ይላል። ولا تقولوا لمن القى اليكم السلام لست مؤمنا ولن انت يا سلام تاقال لا قربلاچو سو انت امانيا ايدلهم يململلاشم ماتستوت تبتغون عرض الحياه الدنيا يقربتون هيوت شقت يمتشونا يمتغواغو هناچو فعند الله مغانم كثيره الله زندي ليلى بزو يمركونا يتقمنچوچ تعالو እና ይሄንን አጥራጣሪውን ሰውዬ ገላችሁ በጁ የሚገኘውን ንብረት ለመውሰድ በመጓጓት ሳታረጋግጡ እንዲያጣጠቁት አላህ Subhanahu Wa Ta'ala ለእናንተ በሌላ በኩል ትክክለኛና ችግር የሌለበት ንብረትንና ጸጋን ይሰጣችኋልና ይላል። كذلك كنتم من قبل እናንተም ካሁን ቀደም እንደዚህ ነበራችሁ በአንድ ወቅት ካፊሮች ነበራችሁ። የዛ ጊዜ ጥላት መጥቶ በኩፍር ላይ እንዳላችሁ ቢፈጃችሁ ኑሮ ለዚህ ጥላት በቁም ነበር። ግን በመቆየትና በመሰንበታችሁ ነው ለእንዲህ አይነት ለእስልምና ጸጋ የበቃችሁትና የራሳችሁን ሁኔታ በሱ ላይ አዙራችሁ መመልከት ይኖርባችኋልና አንድ ሰው ሙስሊም ነው ካፊር ነው የሚል አጠራጣሪ ሁኔታ ሲፈጠር እስከሚረጋገጥ ድረስ መታገስና እጅ መስጠት አለባችሁ ማለት ነው። فمن الله عليكم ان الله سبحانه وتعالى قد يمثل كافر وجنبراچوتن سوت اندگنا يا اسلامنا انصغا لنانت بملكس اذ يتلا درتاچو تادا مؤمن لراسو يميوجهون لليلا ميوجهالنا اهونم اندز عينت ترطاري يمياسكتلون سو ينانتن اجين اندياگني تبابروت انجي عطشاموت لغنزب بلاچو يلا فمانون فتبينو اتراتاري هونيتا سيغاتماچو አስረግጡና ነገርን በሚገባ ተረዱ። ኢንላላህ ካነ ቢማ ተአመሉነ ኸቢራ አላህም እናንተ በምትሰሩት ነገር በጥልቅ አዋቂ የሆነ ጌታ ነውና እሱ እንደሚታዘባችሁና እንደሚቆጣጠራችሁ አትዘንጉ ይላል። ይህ አያት እንዲመጣ ምክንያት የሆነው ደግሞ ሰሃቦች በአንድ ቦታ እንደዘመቱ ጥላቶቻቸው ሸሽተው ከተማ ለቀው ሄዱ ይባላል። አንድ ግለሰብ ግን ብዙ ፍየሎች ነበሩ። እነዛን ፍየሎችን በዳገት አስተማርቶ ዝም ብሎ ይጠብቃቸዋል። ምክንያቱም እሱ ስለ ሰሃቦች ደርሶታል መረጃ። እነዚህ ሰዎች ጥላቶቻቸው እንደሚያፈሩላቸው ዝም ብለው የሚያገኙት ሁሉ መጨፍጨፍ አይደለም። ሶስት ነገር ያቀርባሉ። ወይ እስልምናን እንዲቀበሉ ይጠይቃሉ። ያንን አልቀበልም ካለ ደግሞ ለሙስሊሞቹ ገብረው እንዲያድሩ አማራጭ ይሰጣሉ። ያንንም ቢብሎ እዋጋለሁኝ ካለ ነው በሶስተኛ ደረጃ የሚዋጉት ማለትም ድርሶታል ይባላል። ይህ ጊዜ እሱ የማመን ፍላጎት አድሮበታልና ለምን እሸሻለሁኝ ያው መጥተው ስለም ነው የሚሉኝ ይሰልማለሁኝ ብሎ ፍየሎችን እየጠበቀ ዝም ብሎ ይጠብቃል ይቆያቸዋል። ግን በሚመጡበት ጊዜ እሱ በድንጋጤ ሙስሊምነቱን የሚገልጽበት ቋንቋ ያጠረዋል ማለት ነው። ስለዚህ ሙስሊሞች ሲገናኙ አሰላሙ አለይኩም ይባባላሉ ማለትም ብቻ ስለሚያቅ ሲጠጉት ጊዜ አሰላሙ አለይኩም እያለ ይወተውት ጀመር ይባላል። ይህ ጊዜ አውቆ ገንዘቡ እንዳይዘረፍበት ነፍሱንና ንብረቱን ለማዳን ነው እንጂ አሁን አሰላሙ አለይኩም እያለ የሚታለቅብን ቢሰልምማ ኑሮ ሻሃደተይን ያሰማ ነበረ በማለት ሸኩለው ገደሉት ይባላል። ይህ ጊዜ አላህ ስብሓነሁ ወተዓላ ከልቡ መምጣቱን ስላወቀለት ወቀሳቸው ማለት ነው። ይሄ ሰውዬ ያ ቋንቋ አጥሮት እናንተ ጋር ለመግባባት በሚያቃት ቋንቋ ሰላም አለይኩም ቢላችሁ የለም ለገንዘቡና ህይወቱን ለማዳን ፈልጎ ነው እንጂ ሙስሊም አይደለም ብላችሁ ገደላችሁ አይደለም። እና ያሁኑ እንግዲህ አንድ ጊዜ ሆኗል ተሳስተዋል ተውባ አድርጉ ለወደፊቱ ግን የዚህ አይነት ስህተት እንዲያት ደግሞ በእጅጉ ተጠንቀቁ ይላል ማለት لا يستوي القاعدون من المؤمنين غير أولي الضرر والمجاهدون في سبيل الله بأموالهم وأنفسهم فضل الله مجاهدين بأموالهم وأنفسهم على القاعدين درجة وكلا وعد الله الحسنى وفضل الله مجاهدين على القاعدين أجرا عظيما درجات منه مغفرة ورحمة وكان الله غفورا رحيما لا يستوي القاعدون من المؤمنين غير أولي الضرر ከአማኞቹ መካከል ታጋዎቹና ሰነፉ ነው ወደ ኋላ የቀሩት አይተካከሉም ይላል። ባይሆን ቋሚና ግልጽ የሆነ በቂ ምክንያት ያላቸው ሲቀሩ እነዚህ ከሆኑ በችግራቸው ምክንያት ነውና የቀሩት ውዝራቸው ራሱ ያሰቅጥላቸዋልና እነሱ በውድድሩ ውስጥ አይኖሩበትም ማለት ነው። አለበለዚያ ሙሉ ጤንነትና ጉልበት ያላቸው በስንፍናና በልዩ ልዩ በቂ ባልሆኑ ምክንያቶች ከጅሃድ ወደ ኋላ ሰምተው የቀሩት ከነዛ ከቆራጦቹ ታጋዎችና ተጋዳዮች ጋር በደረጃ ሊስተካከሉ እንደማይችሉ ነው ይላል። እና ወልሙጃሂዱነ ፊ ሰቢልላህ ኢላይ ከሊመቲላህ የአላህን ቃል ከላይ ለማዋል የአላህን ዲን ለማስከበር የሚታገሉ የሆኑት ጀግኖችና ሰነፎቹና ተወዝፈው የቀሩት በደረጃ ጭራሽ አይስተካከሉም። እና እነዛ ታጋዎች ቢአምዋሊህም በገንዘቦቻቸውና ወአንፉሲህም በነፍሶቻቸው ምስዋት የሚከፍሉ የሆኑት ይላል። እንግዲህ ጃር ሲባል ኢኮኖሚንም አካልንም የሚጠይቅ ነገር ነው ማለት ነው። ስለዚህ ገንዘብ በጣም ወሳኝነት ስላለው ስንቅና ትጥቅ አስፈላጊ ነውና እንደውም ብዙ ጊዜ ከነፍስ ያስቀድመዋል ቁርአን። ቢአምዋሊህም በገንዘቦቻቸው ማለት ገንዘባቸውን እየለገሱ አስፈላጊውን ትጥቅና ስንቅ እያወጡ ከዛም ደግሞ በአካል እየተሳተፉ የሚታገሉትና ሰነፎቹና ንፉጎቹ በእኩልነት አይታዩም በኔ ዘንድ ማለት ነው። ፈደለላሁ ልሙጃሂዲነ ቢአምዋሊህም ወአንፉሲህም በገንዘቦቻቸውና በነፍሶቻቸው የሚታገሉ የሆኑትን አላህ ሱብሓነሁ ወተዓላ አብልጧቸዋል አልበቃኢዲን ከሰነፎቹና ከንፉጎቹ ደረጃተን ልዩ በሆነ ደረጃ አቀድሟቸዋል ይላል። ወኩለን ወአደላሁ ልሑስና ይህ ሲባል ግን እነዚህ ያልታገሉት ጀነት አያገኙም ወይም ሙእሚን አይደሉም ማለት አይደለም። ሁሉንም ቢሆን ሙእሚኖች እስከሆኑ ድረስ አላህ መልካሟን አገር ጀነትን ቃል ገብቶላቸዋል። ግን ጀነት ቢሉ ጀነት አይደለም፣ እዛ ደረጃው የተለያየና የተራራቀ ስለሆነ ታጋዎቹ የነዛኞቹ ደረጃ ላይ አይወሰኑም፣ በጣም ተነሱ ይልቃሉና ይመጥቃሉ ማለት ነው። ወፈደለላሁ ሙጃሂዲና አለል ቃኢዲና አጅራን አዚማ አላህ ሱብሃነሁ ወተዓላ ታጋዎችን ከሰነፎችና ከተቀማጮቹ በጣም በላቀና በከበረ ምንዳ አብልጧቸዋል ይላል። ደረጃት ሚንሁ ማለትም ከርሱ በሆነ ማዕረግ ወመግፊረተን በምህረትና ወረህማ በሬራሄው ከነዛኞቹ በእጅጉ አብልጦና አልቋቸዋል በማለት ደረጃ ያለውን ራሱ እንደገና ፈሰረውና አብራራው ማለት ነው። መጀመሪያ ደረጀተን ብሎ ነበር። የተንዊኑ ሁለት ፈትሃ በሚደረብበት ጊዜ ልዩ የሆነ ደረጃ ማለትን ያመለክታል። ደረጀተን አዚመተን ፈኺማ ማለት ነው። እና በሚቀጥሉት ቃላቶች ያንን ያብራራው መጣ ማለት ነው። አጅራን አዚማ አለ ቀጥሎ በጣም ሰው ይሆንልኛልና የዚህን መል ያህል ይደርሰኛል ብሎ ያልጠበቀውና ያላሰበውን ታላቅና ድርብርም እንዳ ይሰጣቸዋል ብሎ ነበር። ያንን ደግሞ እንደገና በማብራራት ደረጃት ሚንሁ አለ። ደረጀት ማለት አንድ ደረጃ ነበረ። አሁን ግን ስሙ አንድ ይሆን እንጂ የመጀመሪያው በመለስተኛ ደረጃዎች ሲመነዘር በብዙ የሚቆጠሩ ደረጃዎችና ማዕረጎችን ነው አላህ ሱብሓነሁ ወተዓላ ቃል የገባላቸው ይልና አንደኛ እንግዲህ የጀነት ደረጃቸው ከሁሉም በላይ የሚልቁ መሆናቸውን ከዛም ደግሞ ከጀሃዳቸው በፊት ሰውናቸውና ምናልባት አጥተውና ተሳስተው ከሆነ ላሳለፉት ወንጀል ሁሉ ሙሉ ምህረት እንደገና ደግሞ የአላህን ጸጋና ርህራሄ መጎናጸፍ የመታሰሉትን ሁሉ ያካትታል የነሱ ደረጃ ይላል። وكان الله غفورا رحيما اللهم لن دي عينه توچ تاغاي باروچو مرقس تفينا بايجغورو نونا በዚህ መልክ ደረጃቸውን እንደሚያበልጣቸው ነው ይላል። እነዚህ አያቶች ሊመጡ የቻሉበት ምክንያቱ በበድር ዘመቻ ጥቂቶቹ ሰሃቦች ሳይታሰብ ድንገት በተጠራው ክተት ዘመቻ ተሳተፉ። ብዙዎቹ ግን በወቅቱ ባለመኖራቸውና ባለመሳተፋቸው በጣም አዘኑ። ኋላ ግን ያ ያመለጠው እድል እንደቀላል እየታየ መጣ ማለት ነው። እነሱ ዛሬ ቢዋጉም ለወደፊት እኛ እድል እናገኝ ይሆናል ምንም አይደለም እያሉ አንዳንዶች ሰነፎች ራሳቸውን ማጽናናት ሲጀምሩ እንደዚህ አትበሉ አለ አላህ Subhanahu Wa Ta'ala። በበድር ዘመቻ የተካፈሉት ጀግኖች ከሰነፎቹና እዚህ ተወዝፈው ተቀሩት በጣም በጅጉ የሚበልጡና የሚልቁ ናቸው በማለት እንደገና አደነቃቸው። ይህ ጊዜ አካለ ስንኩል የሆኑት ደግሞ አይነ ስውሮቹ፣ ሽባዎቹ፣ ሁሙማኖቹ ተደናገጡና የዲልኛንስ ሊያመልጠን አይደለም ወይ? እኛ በችግር ምክንያትም ብንቀር አላህ Subhanahu Wa Ta'ala ሰነፉና ብርቱ እኩል አይደለም አለ። ስለዚህ መጠየቅ አለብኛሉና አንድ አይነት ጎር የነበሩት አብዱላህ ኢብኑ መክቱም የተባሉ ሰሃቢ ነብዩ ጋር ሄደው ጥያቄ አቀረቡ። እና ለኛም ሩክሳ ይኖረናል? የኛን ችግር አላህ ተግምት አግብቶልን ይሆን ወይም እንደሌሎቹ ሰነፎች ቆጥሮ እኛም እንዱ ተበልጠናል ማለት ነው ብለው ጠየቋቸው። ይሄ ግዜ غيرو اولي الضرر የሚለው ማብራሪያ መጣ ይባላል። እና እናንተን አይመለከታችሁም በሌላውም አያት እንዳለው ليس على الاعمى حرج ولا على الاعرج حرج ولا على المريض حرج ባይነት ቁርአን እንዲሁም ደግሞ እግረሽባና ህሙማን የሆኑ ሰዎች ከጂሃድ ቢቀሩ ወንጀል የለባቸው እንዳለው ሁሉ እናንተ ችግሩ በመኖሩ የቀራችሁ ከሆነ ድረስ እናንተን አይመለከታችሁም በሌላው በኩል የምትችሉትን ከሰራችሁ አላህ Subhanahu Wa Ta'ala ደረጃውን እንደማይቀንስባችሁ ነው በማለት ለነሱ ፍቃድ ሰጠ። ሌላው ግን ጤንነትና ሙሉ አካል ይዞ በሆነ ባልሆነ ምክንያት የሚቀረው ከሌላው ሙእሚን ጋራ እኩል ሊሆን እንደማይችል አረጋገጠበት ማለት ነው። የት ይባልም ግን ሙእሚን አይደላችሁም ወይም ደግሞ በጀነት ድርሻ የላችሁም ማለት እንዳይመስል ወኩል ወዓደ አላሁል ሁስና አለ። ሁሉንም ሙእሚን እስከሆኑ ድረስ የቻሉትን እስከሰሩ ድረስ አላህ Subhanahu Wa Ta'ala መልካምና ውብ የሆነችውን የጀነት አገር ቃል ገብቶላቸዋል። ከመሆኑም ጋራ በጀነት ውስጥ ለጣን የተራራቀ ደረጃ ነው የሚኖረው እንጂ ታጋዎችና ሰነፎች አንድ ቦታ ባንድ እርከን የሚውሉ አይደሉም አለ ማለት ነው። إن الذين توفاهم الملائكة ظالمي أنفسهم قالوا فيما كنتم قالوا كنا مستضعفين في الأرض قالوا ألم تكن أرض الله واسعة فتهاجروا فيها فأولئك مأواهم جهنم وساءت مصيرا إلا المستضعفين من الرجال والنساء والولدان لا يستطيعون حيلة ولا يهتدون سبيلا فأولئك عسى الله أن يعفو عنهم وكان الله عفوا غفورا إن الذين توفاهم الملائكة ظالمي أنفسهم إن الذين ملائكة تشن راساتهم يبدلوهن وإيادلو የወሰዷቸውና የገደሏቸው የሆኑት ወገኖች ላይ قالوا فيما كنتم በበድር ዘመቻ ላይ ሲያገኙዋቸው ግዜ ከካፊሮች ጋር አብረው እናንተ ደግሞ የት ነበራችሁ የማለት ጥያቄ ያቀረቡላቸው በወቀሳ መልክ ይላል። قالوا كنا مستضعفين في الارض እነሱ ደግሞ ምክንያት ለመስጠት እኛማ በመካ አገር በጥላት እጅ ተጨቁነንና ታፈነን ተረግጠን የቆየን ነበር አሁንም ያለ ፍቃዳችን ነው በወገኖቻችን ላይ እንድንዘምት ተገደን የመጣ ነው እንጂ ሙስሊሞች ነበርን በማለት ራሳቸውን ሊያስተዋውቁ ሞከሩ። ታዲያ እንደምትሉት ሙስሊሞች ከሆናችሁ መሪዎቻችሁና ወንድሞቻችሁ እናንተው ከነበራችሁበት ሀገር አይደለም እንደ ለዲናቸው ብለው ተሰደው የሄዱት? ያአላህ ስምድር ሰፊ አልነበረችምን? ለምን እንደው እንደነሱ ያልተሰደዳችሁ? ዓለም ተኩን አርዱላህ ዋሲዓ ያአላህ ምድር ለናንተ መሰደጃ አልበቃችሁ አለች እንዴ? ሰፊ አልነበረችም? ምን ፈቷጅሩ ፊሃ በሷ ውስጥ ቀደም ብላችሁ ብትሰደዱ ኑሮ ይህ ነገር እንዴት ያጋጥማችሁ ነበር በማለት ጥያቄውን መለሱባቸው። ፈውላይከ መዋሁም ጀሃነም እነዚህም አይነት ወስላቶች መኖሪያቸው ጀሃነም ነው አላህ። ወሳአት መሲራ ጀሃነምም ለእንዲህ አይነቶቹ ሰዎች መመለሻነቷ ምንኛ ከፋች ይላል። እና ይህ የመጣበት ምክንያቱ ደግሞ በ ነብያችን አለይሂ ሰላቱ ወሰለም የበድር ዘመቻ ጊዜ ድንገት ሳይታሰብ ጥላቶቻቸው ጋር ተገናኝተው የመጀመሪያውን አስገራሚ ድል ባስመዘገቡበት ዘመቻ አላህ ሱብሃነሁ ወተዓላ ከሰማይ ዓለም የመላእክት ኃይል ልኮላቸው ነበር። እና በዛ በዘመቻው ላይ እንግዲህ ከየተመካ የሄዱ ጥላቶቻቸው በመላእክቶች ተከበው በሚዋከቡበት ጊዜ ሙስሊም ነን የሚሉ አንድ ግለሰቦች ተገኙ ከካፊሮቹ መካከል። አንተ ምን ነበርክ ሲሉ ሙስሊም ነኝ። ለምን ታዲያ ሙስሊም ከሆንክ ነብዩንና ሰሃቦችን ለመዋጋት እጥላት ጋራ ለምን አብረህ መጣ ሲሉት እኛማ እዛው ታፍነን ተጨቁነን ነበር የቆየነው። አሁን ደግሞ እኛ ጋራ ካልዘመታችሁና ነብዩን ካልወጋችሁ በስተቀር በእናንተ እንጀምራለን ሲሉን ጊዜ ተመሞት መሰንበት ብለን መጣን። እዚህ ደግሞ ወደ ወገኖቻችን የምንቀላቀልበት መንገድ እናገኝ ይሆናል በማለት ነበር እንጂ ሁነት ከልባችን ነብዩንና ሰሃቦችን ልንወጋ አልነበረም የሚል ምክንያት ሰጡ ማለት ነው። ይሄ ጊዜ መላእክቶቹ አሾፉባቸው እና ከልብ ካለቀሱ እንባይገትም እንዲሉት መጀመሪያውኑ ኢማን ቢኖራችሁ ኑሮ ጥላት እዚህ ደረጃ እስከሚያደርሳችሁ እዛው ተወዝፋችሁ ባልቀራችሁ ነበር። እንደ ሌሎቹ በስር በገደል ብላችሁ የአላህ ምድር ሰፊናትና ተሰዳችሁ መጣችሁ ከወገኖቻችሁ ጋር መቀላቀል ነበረባችሁ እንጂ አሁን እስከመጨረሻው ድረስ እዛው ከርማችሁ ጥላት እንደገና የሱ አጃቢና አጠናካሪ አድርጎ ካመጣችሁ በኋላ እዚህ አሁን ስትያዙ ጅተፍ እንጂ ሙስሊም ነበርን ብትሉ እንዲህ አይነት እስላምኛ አንቀበልም በማለት ውድቅ አደረጉባቸው። እና ማድረጋቸው የሚገባ ነበር አላህ ፈኡላይ ከመዋሁን ጀሃነም። እንዲህ አይነቶቹ ታዲያ አሁን ራሳቸውን ለማዳን ሙስሊምን እያሉ ቢከራከሩም በእኔም ዘንዳ እስላማቸው ተቀባይነት የለውምና ልክ እንደነዛው እንደ ካፊሮቹ መኖሪያቸው ጀሃነም እንደሚሆን ነው። ወሳአት መሲራ ጀሃነምም ለነሱ መመለሻነቷ በጣም የከፋችና ያስቀየመች ትሆናለች አለ ማለት ነው። እና እንግዲህ አወለ ለኢስላም ላይ ሂጅራ ልክ እንደ አርካን ለኢስላም የእስልምና ዋና መሰረቱ ነበር ማለት ነው። አንድ ሰው ሰልም ያለው ይካለ ቤት ንብረቱን አገሩን ትቶ ወደ ነብዩ መሄድ ነበረበት ማለት ነው። ያን ካላደረገ ሙስሊምነቱ ስለማይረጋገጥ በተለይ ጥላት ጋራ ተቀላቅሎ ከተገኘ ውድቅ እንደሚሆንበት ነበር። ስለዚህ የሰለሙት ሁሉ ከልባቸው ከሆነ እንደምንም ተጣጥረው ወደ ነብዩ ሄደው ይከላቀሉ ነበር። ካልቻሉም ደግሞ አሉበት ቦታ ሆነው አቋማቸውን ያሳውቃሉ። እኔ ሰለም ያለውን ከዛሬ ጀምሬ እናንተ መሆኔን እወቁ እና በቻልኩበት ጊዜ እመጣለሁኝ እናንተም ደግሞ እርዱኝ ተባበሩኝ በማለት ያሳውቁ ነበር እንጂ ዝም ብለው ጥላት ውስጥ ቁጭ ካሉ እንዳልሰለሙ ነበር የሚቆጠረው ማለት ነው። ኢላ ለሙስተዳቲና ሚነ الرجال والنساء እዚህ ላይ እንግዲህ ሂጅራ ለመውጣት የሚችሉ ጉልበት ያላቸው እንዱም ደግሞ የሚሄዱበትን ሀገር የሚያውቁ ስንቅ ያላቸው ነው። አላህ Subhanahu Wa Ta'ala እንደዚህ ሂጅራ ካልሄዳችሁ እስልምናችሁን አልቀበልምና ውድቅ ነው ያላቸው። ከነሱ መካከል አቅመ ደካማ የሆኑትን ግን አሁንም ችግራቸውን ስለሚያቀላቸው ሊቀበላቸው ነው ማለት ነው። ከነዚህ ከሙስሊሞች መካከል በጥላት እጅ ተረግጠውና ታቅማቸው በላይ በሆነ ችግር ታፍነው የቀሩት ይቀሩ ሚነ ሪጃሊ ከወንዶችም ቢሆኑ ወኒሳ ከሴቶችም ወልውልዲያን ከህፃናትም እንደዚሁ አቅማቸው ለመውጣት የማይፈቅድላቸው ሁነው ተገደው መቅረታቸው ከተረጋገጠላቸው እነዛን አይመለከትም። ላየስተጢዑነ ሂለተን ከጥላት እጅ ፈልቅቀው የሚወጡበት ምንም አይነት ዘዴ የማይችሉና ወላየተዱነ ሰቢላ ወደ ስደት ሀገር የሚሄዱበትን መንገድም የማያውቁ የሆኑ እንደሆነ እነዛን ዑድራቸውን ስለማውቅላቸው እቀበላቸዋለሁ። አለበለዚያ ሙሉ ጉልበት ስንቅ እያላቸው እንደገና ደግሞ ተጥላት አምልጦ ለመሄድም ዘዴውና ችሎታው ሳይገዳቸው ገንዘቤን ቤቴን ንብረቴን እንደራ አርጌ ትችሄዳለሁኝ እያለ የሰነፈውን አልቀበለውም አለ። ፈኡላኢከ ዐሳ አላህ አን ያዕፉወ አንሁም ከወንዶችም ሆነ ከሴቶች ከህፃናቶች ግን በቂ የሆነ ምክንያት ያላቸውና ከጥላት ለማምለጥ ምንም አይነት ዘዴና ስልት የማያገኙት እንዲሁም የሚሄዱበትን ሀገር መሪ ወይም መንገድን የሚያሳያቸው የሌላቸው የሆኑት አላህ ሱብሃነሁ ወተዓላ በመቅረታቸው አይቀየማቸውም። እንዳውም አላህ ይቅርታ እንደሚያረግላቸው ተስፋ ይሰጣቸዋል ይላል። ወካነ አላህ አፉወን ገፉራ ለእንዲህ አይነቶቹ ችግረኞች አላህ ይቅርባይና ማሪ የሆነ ጌታ ነውና እነዚህንስ በይቅርታ እንደሚያልፋቸው ነው ይላል። ومن يهاجر في سبيل الله يجد في الأرض مراغما كثيرا وسعة ومن يخرج من بيته مهاجرا إلى الله ورسوله ثم يدركه الموت فقد وقع أجره على الله وكان الله غفورا رحيما ومن يهاجر في سبيل الله በአላ መንገዲ አገሩን ቤቱን ንብረቱን ትቶ የሚሰደድ የሆነ ሰው የጅድ ፍላርቲ ሙራገመን ከቲራን ወሰዓ በሄደበት አቅጣጫ ባለው አገር ብዙ ጥላትን የሚያስቆጭና ለሱም ደግሞ የተሻለና የተደላደለ አማራጭ ያገኛል በኔ ፍቃድ ይላል አላህ Subhanahu Wa Ta'ala ከልቡ ከሆነ እንግዲህ ለአላህ ብሎ የወጣው ለአላህ ብሎ የተወውና የሰዋውን ነገር ሁሉ መሰኪያና መካሻ አላሳጣው እንደውም የሚያገኘው እድል ጥላቶች በሚሰሙ ጊዜ የሚያስቆጭ ነው የሚሆነው እኛ ታገር ስላባረር ነው ቆለ እንዲህ አይነት እድል የበቃው ባይሄር ኖሮ እንዲህ አይነት ነገር ባላገኘ ነበር ብለው የነሱን ጣት የሚያስነክስ መተኪያና መካሻ እንደምሰጠው ነው ይላል አላህ Subhanahu Wa Ta'ala ومن يخرج من بيته مهاجرا الى الله ورسوله አሁንም ከሞቀ ከደመቀ ቤቱ ወደ አላህና ወደ መልእክተኛው ተሰዳጅ ሆኖ የሚወጣ የሆነ ታጋይ ይላል ثم يدرك الموت እና ይሄ የስደት እንቅስቃሴው እግቡ ሳይደርስለት በመሃል መንገዲ ሞት የሚያጋጥመውና የሚሞት ፈቀድ ወቃ አጅሩ አለ الله በመልካምኒያውና በጅምሩ ብቻ ምንዳው በአላህ ዘንዳ ተረጋግጦለታል ይላል እና ለኔ ፍቃድ ብሎ ቤቱን ንብረቱን ትቶ አላህና ረሱል ወደሚፈልጉት ቦታ ጉዞ የጀመረ ሰው ጉዞው እንኳን ሳይጠናቀቅና እግቡ ሳይደርስ ቢቋረጥ በሞት አደጋ አላህ Subhanahu Wa Ta'ala ተፈልገው ቦታ አልደረስክም ብሎ ውድቀት አድርግበትም ሙሉ በሙሉ አጅሩን ይሰጣዋል ይላል ወካን አላህ ገፉር ረሂማ ለእንዲህ አይነቱ ተሰዳጅ ባሪያው አላህ ምህረተ ሰፊና እንዲሁም በጣም ሩሩ የሆነ ጌታ ነው በል ይላል የአያት እንዲመጣ የሆነበት ምክንያቱ ደግሞ ያው እንግዲህ ሂጅራ ያልመጣ ሰው ኢማኑ የማይቆጠርለት መሆኑ ባለፈው አያት ይጠቀስ ጊዜ እዚህ አምነናል የሚሉት ሰዎች ሁሉ በጣም ተደናገጡ የአያት ሲላክላቸው ይባላል ከነዛ መካከል ዶምራ ኢብኑል ቀይስ የተባለ ሰሃቢይ ነበረ እሱ ግን በስንፍና ሳይሆን የቀረው ህመምተኛ ነበር ይባላል እድሜውም ገፋ ብሎ ነበረ ስለዚህ እመኔ ሲሻለኝ ይወጣለው ነገ ዛሬ እያለ ሂጅራ ላይ ደሰው እምነቱ ተቀባይነት የለውም የሚል አያት ወረደ እኮ ማለት ደረሰው ይሄ ጊዜ ወዳውኑ እንደሰማ አልጋ ላይ ያለው ህመምተኛ ሰውዬ ጎረምሳ ልጆች ነበሩት ይባላል እኔ እንግዲህ ራሴ እንኳን ጉልበት ባይኖረኝና ጤናማ ባልሆንም ልጆቼ ጉልበቶቼ ናቸው እናንተስ ካላችሁ ድረስ ሙስተዳፍ አይደለሁምና እዚህ ከተማ ዛሬ አላድርም አውጡኝ ብሎ ብሎ ጮህባቸው ይባላል እና ልጆቹ ራባ እየባክስ እንደዚህ ታመ እንዴት አድርገን ነው አሁን አንተን ስደት ይዘን ምን ሄደው እኛንም እንደው ለማልፋት አንተም ደግሞ በበረሃ ሙተ ለመቅረት ካልሆነ በስተቀር እንዴት አድርገ ተጃ አስተመድና ድረስ የታመምክ ሰው እንዴት እናደርሳለን ቢሉ ልጆቼ የሆናችሁ እንደሆነ ፍቃድን ማድረስ አለባችሁ በቃ እኔ ወስኛለሁ ዛሬ እዚህ ከተማ አላድርም መሄድ አለብኝ ወደኩበት ቦታ ልውደቅ አለ ይባላል ይህ ጊዜ እነሱም አባታቸውን በማክበር ደስ ይበለዋሉና ብዙ ስለነበሩ ተሰባስበው ሌላ ጎረቤት ዘመዶቻቸውን በሚስጥር ጋብዘው በአልጋ ተሸክመው ጉዞ ጀመሩ ይባላል እንግዲህ ሰው በቃሬዛ ተሸክሞ ከመካ መዲና ሊወሰድ ማለት ነው የኢማን ነገር ሆነና እና ወዳውኑ ብዙ ሳይርቁ እዚሁ ተንዒም የምትባል ቦታ ላይ እንደደረሱ ሰውየው ህይወቱ አለፈ ማለት ነው። ይህ ጊዜ የመካ ጥላቶች ተደሰቱ። ተከብሮ በነበረበት አገሩ በክብሩ እንዳይቀበር የታባቱ ይርጉም ሲንቀየቀዝ ከዚህም ወጥቶ ወደ ፈለገውም አላማው ሳይደርስ እንዲሁ እንደ በረሃ ላይ ቀረ አይደለም አሉ። ተንዒም የምትባለው የዛ ጊዜ ከተማው ውስጥ አልነበረችም። ውጭ ጫካ አካባቢ ስለነበረች እንዲሁ አይበጁ መውደቂያ ወደቀ በማለት ይሳለቁበት ጀመረ ማለት ነው ጥላቶቹ ይህ ጊዜ አላህ Subhanahu Wa Ta'ala ወዳጁን ያቃልና ይህንን እንግዲህ ቆራጥ አቋም በመውሰዱ አላህ ደግሞ ይህንን አስደሳች የሆነ ቃል አወረደለት ማለት ነው የኔም ትእዛዝ አክብሮ ከቤቱ የወጣ የሆነ ሰው የሞት አደጋ ድንገት መንገድ ላይ ጠርፎ ቢያስቀረውም እንኳ ጥላቶች እንደሚሉት ተውለት ያጣ አልሆነም አላህ Subhanahu Wa Ta'ala ምንዳውን ሙሉ በሙሉ ይሰጠዋል ልክዛው እንደደረሱ ሰሃቦች መዝግደዋለሁኝ በማለት ገለጸ ማለት ነው በዛ መልክ እንግዲህ እሱም እዛው መተበት አካባቢ ተቀበረ الله سبحانه وتعالى لك مدينة عند ترسو صحابوتنا ومالتهم አረጋገጥ እንደተና ለወደፊት እንደውን በሱ ምክንያት የወረደው አያ የውስካውን ድረስ ወደፊት ምጣለም ፍጻሜ መመሪያ ሆኖ በቋሚነቱ ቀጠለ ማለት ነው። እና እንግዲህ ኢማኑ ትክክለኛ የሆነ ሰው አላህ ስለሚወድ በዛች በተወሰነች ደቂቃ በተደረገው እንቅስቃሴ እሱን ለዚህ ደረጃ ከማብቃቱን በተጨማሪ በሱ ሰበብ ለወደፊት ታጋዎቹ መርሆ ወጣላቸው ማለት ነው። وإذا ضربتم في الأرض فليس عليكم جناح أن تقصروا من الصلاة إن خفتم أن يفتنكم الذين كفروا إن الكافرين كانوا لكم عدوا مبينا. وإذا ضربتم في الأرض بمريت لا إلا السرعة وإن لزم شاكو الدائي إنك سكاسية ياد الرجاج شوف زيئي إلا مالتم إنجريك هلا شوفة عكبابي لتلي عجي تلكونا السرعة ستوت ونا فقزوة ستارقو فليس عليكم جناح بذا وقت وانجل اللباتشهم ان تقصروا من الصلاة كصلاة بالا رات ركاة يهونوتن بتاسات رواتشونا بتكنس رواتشو ولولت ركاة بمدلسو مارسنا ان خفتم ما يفتنكم الذين كفروا يوم دقمو كافر يهونو وغنوش ان انت لاي عدقا درسوا بنا البلاتشو فتنا يفراتشون دونو ان الكافرين كانوا لكم عدو مبينا نزيك عدي يهونو وغنوش ለእናንተ ግልጽ የሆኑ ጥላቶች ናቸውና በሰላትም ሰዓት ይሆን ዘንግታችሁ ካገኙአችሁ ጸሎት ላይ ናቸው ብለው ላያፍሩና ላያከብሯችሁ ይችላሉ። ስለዚህ ቶሎ ቀልጠፍ አድርጋችሁ ለመጨረስና እነሱን ለመቋቋም ትችሉ ዘንዳ ረጃጅም የሆኑ ሰላቶችን ወይም ትግደቶችን ማለትም ዙህርንና አስርን ዒሻን በሁለት ረካ ልታሳጥሩና ልትጨርሱ ትችላላችሁ ይላል ማለት ነው። እና እንግዲህ የፈራችሁ እንደጥላቶቻችሁን ማለቱ ጉዞ ላይ ሽብርና ፍራት የተጨመረ እንደሆነ በጣም ይከብዳል ማለት ነው። ይሄ በጊዜው የነበረው ተጨባጭ ሁኔታ ስለነበር ነው። ሙስሊሞቹ በዛ ወቅት በጣም ጥቂቶች ናቸው። ታክልላቸው ታካባቢያቸው ፈቅ ብለው ከሄዱ ግን ዙሪያ ገባው በሙሉ ጥላት ነበር ሳርቅጠሩ ማለት ነው። እና ጥላቶቻቸው እንግዲህ በማንኛውም አጋጣሚ ዘንጋ ብለው ወይም ደክመውና ዝለው ካዩዋቸው አያዝኑላቸው ወዳውም አጋጣሚውን ተጠቅመው ያጠቋቸው ስለነበረ በረጅም ጉዞ ላይ እያላችሁ በጣም በደከማችሁበትና አካባቢው ደግሞ ጸጥታው የማያስተማምን በሆነበት ሰዓት ከተገኛችሁ ባለረጃጅም ቁጥር የሆኑትን ስግደቶች ወደ ግማሽ ብትቀንሱና ብትመልሷቸው ወንጀል የለባችሁም። በሁለት ረካ ቶሎ ቀልጠፍ አድርጋችሁ ሰግዳችሁ ጉዟችሁን እንድትቀጥሉ ወይም ደግሞ የሚያሰጋችሁ ነገር ሳይደርስባችሁ በፊት ባሻጋሪ ያዩአችሁ እንደሆነ ተንደርድረው እስከሚመጡ ድረስ እናንተ አራት ረካ ብትቆሙ ኑሮ ብዙ ጊዜ ያገኙ ነበር። ቶሎ ግን ስታስተላምቱ እነሱ ከመድረሳቸው በፊት እናንተ ትዘጋጃላችሁ ማለት ነው። በዚህ መልክ ልትጠቀሙ ትችላላችሁ ይላል አላህ Subhanahu Wa Ta'ala። وإذا كنت فيهم فأقمت لهم الصلاة فلتقم طائفة منهم معك وليأخذوا أسلحتهم فإذا سجدوا فليكونوا من ورائكم ولتأتي طائفة أخرى لم يصلوا فليصلوا معك ولأخذوا حذرهم وأسلحتهم ود الذين كفروا لو تغفلون عن أسلحتكم وأمتعتكم فيميلون عليكم ميلة واحدة ولا جناح عليكم إن كان بكم أذى من مطر أو كنتم مرضى أن تضعوا أسلحتكم وخذوا حذركم إن الله أعد للكافرين عذابا مهينا. وإذا كنت فيهم أنت بتكتوش مكاكل ومتقيني بذكذية فأكمت لهم الصلاة إن صلاة بمتاكم بذكذية مالتم أنت بمكاكلات وتقينت هي صلاة تدرسو لتاستقريات وبمتقيني بذكذية إلى النبي فلتكم طائفة منهم معك كتكتوش يتوسنوا بدن أنت جارا صلاة بمجمر يقوموا وليأخذوا أسلحاتهم እና ሶላቱ ላይ ይያሉ ጦር መሳሪያቸውን እንደለበሱ በተጠንቀቅ ይቆሙ ፈይዳ ሰጀዱ ድርሻቸውን ሰግደው በሚያበቁበት ጊዜ ፈለኩኑ ሚን ወራኢኩም እነዚህ አንተ ጋራ የጀመሩት እንደገና ወደ ኋላ ይመለሱና በጥበቃው ቦታ ይተኩ ወልተቲ ጧይፈቱን ኡኽራ ለይሶሉ ፈሊሶሉ ቀደም ሲል አንተ ጋራ ስግደቱን ያልጀመሩ የነበሩት ቡድኖች እንደገና አሁን ይምጡና የተረፈውን ስግደት ካንተ ጋራ ያጠናቁ ፈሊሶሉ ማአከ አንተ ጋራ የተረፈላቸውን ድርሳቸውን ይስገዱና ሁለቱም ቡድኖች ጀማዓውን ሳያመልጣቸው ጥበቃውም ሳይጓደል በዚህ መልክ መስደር ትችላላችሁ ይላል። ወሊኹዙ ሂድራሁም ወአፍሊሃተሁም እና በተለዋጭ የሚመጡት ሁለተኞቹ ቡድኖችም አንተ ጋራ በሚሰግዱበትና በሚገኙበት ሰዓት ሙሉ ጥንቃቄና እንዲሁም ትጥቃቸውን መሳሪያቸውን ይያዙ። ተጀርባ ሌላ ጠባቂ አለን ብለው እንዳይዘነጉ። ምናልባት እነዛኞቹን ጥሰውና አይለው ወይም በሌላ አጣጫ ሊመጡ ስለሚችሉ ማለት ነው። ወተለዲነ ከፈሩ እነዚህ ከሃዲ የሆኑት ወገኖች ይመኛሉ። ለው ተፍሉና አን አስሊሃቲኩም ወአምቲአቲኩም እናንተ ከጓዛችሁና ከጦር መሳሪያችሁ ብትዘነጉላቸው ትንሽ ፋታ ካገኙ ያችን ይጠቀሙባታልና እናንተም ታዳ ገና ሩቅ ናችሁ ብላችሁ መዘንጋት መሳሪያችሁን መፍታት የለባችሁም። ሁልጊዜ በጥንቃቄ ተጠብቋቸው። ፈሚሉን አለይኩም መይለተ ዋሂዳ ትንሽ ፋታ የመዘንጋት ሁኔታ ካጋጠማችሁ እነሱ አንድ ጊዜ በጥቅመታዊ ፍጥነት በእናንተ ላይ ሊወርዱባችሁና ሊከቧችሁ ይችላሉ። ወላ ጁናሃ አለይኩም ኢንካነ ቢኩም አዘን ሚን መጦሪን አው ኩንቱም መርዷ እናንተ እመምተኞች ወይም ደግሞ የዝናብ ችግር ያለባችሁ እንደሆነ በዚህ ሰበብ መሳሪያችሁን ብታስቀምጡ ወንጀል የለባችሁም። አንተ ዱዑ አስሊሃተኩም እና ባጋጠማችሁ ችግር ሳቢያ ከላያችሁ ላይ ያለውን ትጥቃችሁን ወደ መሬት ብታስቀምጡ አትወነጀሉም ይላል። ወኹዙ ሂድረኩም ሁኑም ጥንቃቄያችሁን ያዙ። መሳሪያው እንኳ መሬት ቢቀመጥ ሰውየው ንቃትና ጥንቃቄ ካለው አንድ ነገር ሲፈጠር ወዲያው ቀልጥፎ ለማንሳት ይችላልና እና ንቃትና ጥንቃቄውም ጭምር ከዛለና ከዘነጋ ግን በቀላሉ ሊጠቃ ይችላል ማለት ነው። ኢነላሃ አዓደ ሊልካፊሪና ዓዛበን ሙሂና እና አላህ ሱብሃነሁ ወተዓላ ለካሃዲዎቹ ወገኖች አወራጅ የሆነ ቅጣት አዘጋጅቷልና እስከዛው ድረስ ግን እናንተ ደግሞ በቀላሉ መጠቃት ስለሌለባችሁ በበኩላችሁ ማድረግ የሚገባችሁን ሁሉ በዚህ መልክ ተቋቋሙ ይላል ማለት ነው። እስልምና እንግዲህ ለሁሉም ነገር መፍትሄ ሰጭ ነውና ስግደት እንኳ ጥብቅ የሆነ ግዴታ ቢሆንም ችግር በሚያጋጥምበት ጊዜ ሙሉ በሙሉ ይቅር አይልም እንጂ አላህ ስግደቱ እንኳ ሳይቀር እንዲቀነስና ከሁኔታው ጋር እንዲጣጣም ያደርጋል ማለት ነው። በመሆኑም አራት የሆኑትን ረካዎች ወደ ሁለት እንዲቀነሱ ፈቀደ። እንደገና ደግሞ ሶላተል ጀማዓ በጣም ጥብቅና አጅሩም ድርብርብ ስለሆነ በተለይ ነብዩ ጋር መስገድ እንደ ቀላል ነገር የማይታለፍ ስለነበረ ሁሉም ሰሃባ ከነብዩ ጀማዓ ማምለጥ ስለማይፈልግ ጀማዓም በሚሰግዱበት ጊዜ ደግሞ ጥላት መጥቶ እንዳያጠቃቸው ሁለቱንም አጣጥሞ ለመሄድ አንተ ኢማም ሆነ በሚታሰግዳቸው ጊዜ ለሁለት ቡድን ክፈላቸው፣ አንደኛውን ከጀርባ ጠባቂ አድርግና ግማሹን አብረህ ሶላት አስጀምረው እና ሶላቱን በግማሽ ሰግደው ሲያበቁ እኔ አብረው የጀመሩት ተመልሰው ይሄዱ፣ እንደገና ደግሞ ጥበቃ ቦታ የነበሩት ይምጡና ይተኩ ይላል። ያ አይነት እንግዲህ አሰራር በብዙ መልክ ሊተነተን ይችላል። አንደኛ ነቢያችን አለይሂ ሰላቱ ወሰለም በመጀመሪያው ቡድን ሙሉ ስግደት አሰግደው ከጨረሱ በኋላ እሱ ወደ ኋላ ይመለስና አዲሱ ቡድን ሲመጣ ደግሞ እንደገና ለነዛ ኢማም ሆነው ሙሉ ሶላት ይሰግዱ ነበር ተብሏል ማለት ነው። እና አንድ ሶላት ነብዩ ሁለት ጊዜ ይሰግዳሉ፣ ጀማዓው ግን አንድ ጊዜ ይሰግዳል፣ የሳቸውን ኢማምነት ለማገኘት ማለት ነው። በሌላ በኩል ደግሞ ሶላቱን ለሁለት ይከፍሉትና ግማሽ ሶላት መጀመሪያው ቡድን ጋራ ከሰገዱ በኋላ ያው መመሪያ ይሰጧቸዋል። የራሳቸውን ድርሻ ሲጨርሱ ተመልሰው ወደ ጥበቃ ቦታ አሸሽገው ይሄዳሉ። እነዚያ ያልጀመሩት ደግሞ የተረፉትን ረካዓዎች ነብዩ ጋራ ለማገኘት ይመጡና እሳቸው ግን ሶላቱን ሳይደግሙ ግማሹን ለዛኛው ቡድን ግማሹን ለዚህኛው ቡድን ኢማም በመሆን ይጨርሳሉ። ሁለቱም ቡድኖች ከኢማሙ ከተለዩ በኋላ የተረፈውን ሶላታቸውን ያስተካክላሉ ማለት ነው። ይህ ሲሆን በሌላ በኩል ደግሞ ጥላት ያለው ፊት ለፊት ከሆነ አብረው ሁለቱም ቡድኖች ሶፍ ሰርተው በሁለት ሶፍ ሊገቡ ይችላሉ። ግን ከጀመሩ በኋላ ሩቁዕም ሲያረጉ አብረው ሩቁዕ ማድረግ ይችላሉ። ከሩቁዕ ሲነሱ ግን የመጀመሪያው ሶፍ ወደ ስጅድ ይወርዳል ነብዩ ጋር፣ ሁለተኛው ሶፍ ግን ቁሞ ይቀራል። እና የመጀመሪያው ሶፍ ሁለቱንም ስጅድ አጠናቆ ሲነሳና ሲቆም እንደገና ቁሞ የቆየው መልሶ ይወርዳል ወደ ስጅድ ማለት ነው። በዛ መልክ አብረው ጀምረው አብረው መጨረስ ይችላሉ። ባይሆን ወደ መሬት በሚደፉበት ጊዜ ጥላት አንዴ በፈረስ ተንደርድሮ መጥቶ ሊያጠቃ ስለሚችል በሁለታቸውም በአንድ መውረድ የለባቸውም ተብሏል ማለት ነው። እና በዚህ እንግዲህ በተለያዩ መልኮች ሶላተል ጀማዓውን ሳይቀር እንደገና ጥበቃውን ሳይጓደል እንዲሰሩ ያስተምራል። ስለምና እንግዲህ ኢባዳንና ወታደራዊ ስራን እንኳን ሳይቀር አጣጥሞ ለመሄድ የቻለ ሃይማኖት ነው ማለት በዚህ ተገለጸ ማለት ነው። ይህም ሊሆን የቻለበት በአንድ ወቅት ዘመቻ ላይ እያሉ ድንገት ሶላት ደረሰባቸውና ትግደት ቆሙ ይባላል። ጥላቶች ፈቅ ባለ ርቀት ላይ ነበር ባሻገር ያዋቸዋል። ስለዚህ ታውን ታውን ይጨርሳሉ እያሉ ሲመለከቱ ብዙ ጊዜ ጨረሰባቸው አራት ረካ ነበርና የሚሰግዱት ይባላል። ይህ ጊዜ ተጸጸቱ። ይህንም ብናቅ ኑሮ ቀደም ብለን ብንዘጋጅ ኑሮ እዛው እንደተደፉ ነበረ ማስቀረት ምንኛ ጉድ ሆን በማለት ተወያዩ። ይህ ጊዜ ሌላ የሚያቅ ነበርና ስለ ስግደት ሁኔታ እንደውም ይህን ካላችሁ ከልጆቻቸው ከነፍሶቻቸው አብልጠው የሚወዷት ሶላት አለ ሶላት አስር የምትባል ፊዙር ነበረ እዛ ላይ ልናደርግ እንችላለን ያሰባችሁትን አላቸው ይባላል። ይህች እንግዳውስ ብለው ለሶላት አስር ሲዘጋጁ አላህ ደግሞ ለነቢዩ ይህንን መመሪያ ወደ አወረደላቸውና ሶላት አስርን አሳጥረው እንደገና ደግሞ ተተካተው እንዲሰግዱ አደረጋቸው። በቅጽበታዊ ፍጥነት የአላህ መመሪያ ቀደመና ጥላቶች የዶለቱትና ያሴሩትን ነገር በቀላሉ አከሸፈና መከነባቸው ይባላል። እና በአጠቃላይ መልኩ እንግዲህ እስልምና ኢባዳን ብቻ አይደለም፣ ኢባዳንና ማህበራዊ እንዲሁም ፖለቲካዊና ወታደራዊ እንቅስቃሴዎች ሳይቀሩ ተጣጥመውና ተቻችለው መሄድ አለባቸው። ሙስሊም ደግሞ በማንኛውም ቦታና ሁኔታ ንቁና ብቁ መሆን አለበት እንጂ ፈዛዛ ደንዛዛ መሆን አይገባውም ባይ ነው ማለት ነው። فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم فإذا اطمأننتم فأقيموا الصلاة إن الصلاة كانت على المؤمنين كتابا موقوتا. فإذا قضيتم الصلاة أهم بتستعجم مريم سرات سجدتاتون ستاتناككو فاذكروا الله جيتاتون الله نوسو قياما وقعودا وعلى جنوبكم قماتشوم تكمتاتشوم بقوناتشوم تجارماتشو الله نموسات انجي مرسات يلباتشوم ማለትም በትግደት ጊዜ ብቻ አይደለም አላህን ማውጣት ማለት ነው። ፈይዳጥማናንቱም የችግሩና ፍርሃቱ ተወግዶ ደግሞ ትተረጋጉ ፋጢሙ ሶላተ ሶላትን በተለመደው መልክና ሁኔታ አቋቁሙ ኢነ ሶላት ካነት አለል ሙእሚኒነ ኪታበ መውቁታ ትግደት በአማኞች ላይ በጊዜ የተወሰነችና የተመደበች ግዴታ ናትና ሁልጊዜም እንደለመርነ በማሳጠርና በመቀነስ እንቀጥላለን እንዳትሉ ችግሩ ሲወገድ እንደገና ያንኑ ሙሉውን ሶላታ